ሲጫወት የመጎብኛይ ወራቱ ረዝሞ ቢዝ ተስፋይ ማደር ተገልጦ ስርፈተሽ መስገድ አዋጅ ተሽሮ ያድራሳይታሰብ ዞራልን ደጃፍ እጠብቅሃለሁ እስኪሆን በቃል አታሳፍረን ጌታ ጻድቅ እኔ አምንሃለሁ I'm like it, I'm mine. Yesus, it's mine. I'm mine. I'm mine. I'm mine. I'm mine. I'm mine.